ደረጃዎች ሰውሉ ተዓላ ይሄን የአላህን ቃል ደረጃው ሸፉ ታሰሩ። አንድ ጊዜ ዑመር ምንድን ነበር ያሉት? እዝቦታ ላይ ለግመሎችና ተላየ በሽታ ምናምን ነገር አለ የሰዎችን ወባ ምን ጣዑን ገብቷል እዛ አካባቢ ላይ እንዴት ነው ምናምን ነገር ስሏቸው አሃ መሄድ አለብን ከዛ አካባቢም አንሄዳለን እንዴ ቀደር አይደል እንዳሏቸው ነክሩ ምን ቀደር ይላ ሻ ቀደር ይላ ከአላህ ቀደር ወላ አላህ ቀደር ነው ምን ሄደው ከዛም ብንሄድ ያው ቀደር ነው አሉ ሄደው ያመጣሉ የሚባል ነገር ተጽፏል በቃ ትግሩ ምን ቀደር ይላ ኢላ ቀደር ይላ ምን ሌባውንም ደግሞ ምን ነበር ያለው ሰረቀና እኔ ሰረቅኩት ጌታ ሽቶብኝ ነው ቀደር ነው አለች እኛም ምን ቆርጥ ተራሱ ቀደር ነው ثم ذكر الشيخ من ادله القران ثم ذكر الشيخ شيخ من تناغروا من ادله القران القران يتلاقي مرجعوتين اقربوا على قدر قوله تعالى ان الله قال فسروتال الم تعلم አታውቅምን አን አላህ ያዕለሙ አላህ እንደሚያውቅ አታውቅምን ማክስተማ በሰማያት ያለን ሁሉ ወልአርድ በመድረን ያለን እነዛሊከ ይህ ኪታብ መጽሐፉ ላይ ሰፍሯል እነዛሊከ ይህን ሁሉ በመጽሐፍ ላይ ማስፈር ደግሞ አላህ የሲር ለአላህ እጅግ ቀላል ነው አለም ተዓለም አታውቅምን የሚለው አልስቲፋሙ ለተክሪ አልስቲፋሙ ጥያቄው እስቲፋም ማለት ጥያቄ ማለት ነው ጥያቄው ለተክሪ ነገሩን በጣም ለማስረጽና ለማረጋገጫ የመጣ ነው አለም ተዓለም አታውቅምን ታውቃለህ አታውቅም እነ ታውቃለህ ምክንያቱም ለም ኔጌቲቭ ናት አ መጠየቂያ ናት ኔጌቲቭ ሲደመር መጠየቂያ ምን ጊዜ ምንድነው የሚሆነው ፖዘቲቭ ነው እጥራር ነው የሚመጣው አለምነ ሽራህ ለከፈደረ አለምነ ሽራህ ለከፈደረ ደረሰን ክፍታ አላደረግንም ለህም እነ አንተ መሐመድ አድርገናል ማለት ነው አለም ተራ ከይፈ ፈአለ ረቡ ለአስሐብ الفيل በዝሆኖቹ ባለቤቶች ላይ አላህ ያደረሰውን ነገር አታውቅም እነ ታውቃለህ ታሪኩ ደርሷል አውቃ አታውቅም እነ ታውቃለህ ይቀራር አለበት አታውቅም እነ ብሎ ጥያቄው በጥያቄ ብቻ የሚቀመጥ አይደለም ይሄ ዕውቀት ፍለጋ ነው እስቲፋሙ ይሄ እስቲፋመል ይቀራርየ ነው ይባላል አለም ተዓለም አታውቅም እነ ታውቃለህ አን አላህ አላህ ያዕለሙ እንደሚያውቅ አታውቅም እነ ታውቃለህ ማስተማ በሰማያት ያለን ወለአርድ በምድር ያለ እነዛሊከ ይፊ ኪታብ መጽሐፉ ላይ ተፈሯል እነዛሊከ በመጽሐፍ ላይ ማስፈር ደግሞ አላህ የሲር ለአላህ ይቀላል አለም ተዓለም የሚለው አልስቲፋሙ ጥያቄው ለተፈረድ ለማረጋገጫ አይቀድ አለምተ ማለትም በእርግጥ አውቀሃል ያ መሐመድ አንተ መሐመድ በእርግጥ አውቀሃል ወተቀንተ በእርግጥ አውቀሃል ወተቀንተ በየቂን አውቀሃል ሙሉ በሙሉ አውቀሃል አላወቀውም ለነ አውቀሃል ይያለ ነው አን አላህ አላህ ያዕለም እንደሚያውቅ ማስተማ በሰማያት ያለን ሁሉ ወልአርድ በመድር ያለን ሁሉ እንደሚያውቅ አታውቅም ለነ ታውቃለህ ምንናምን ሲደም ምንናምን አንድ ላይ ሲመጡ ነው እንደዚህ እስቲፋመን ይቀራርኝ ይሆን አልኳት እ መጠየቂያ ፊደልና ምን ኔጌቲቭ ለን ያለው እኮ ኔጌቲቭ ነው አ ሲደመር ለን ኔጌቲቭ ኔጌቲቭና አ እስቲፋም ይያስባላል ሁለቱ ባንድ ላይ እስቲፋመን ይቀራርኝ ይባላል አንአላህ አላህ ያዕለም ያውቃል ማ ፊስተማይ ወላድ በመድር በሰማያት ያለን ያውቃል ፊህ እዚህ አገላለጽ ውስጥ احاطه علمه جهاتين ያከበበ መሆኑ የጌታችን ዕውቀት ያከበበ መሆኑ ነግሮናል بالعالم العلوي የላይኛውንም ዓለም والعالم السفلي የታችኛውንም ዓለም እንደሚያውቅ እየነገረን ነው አላህ በሰማያት ያለን በምድር ያለን ሲል ሁሉንም አውቀዋለሁ ማለት ነው ከላይም ከታችም ያለውን አከቦ እንደሚያውቅ እየገለጸልን ነው አላህ فيه احاطه علمه የጌታችን ዕውቀት ያከበበ መሆኑ بالعالم العلوي የላይኛውንም ዓለም والعالم السفلي የታችኛውንም ዓለም እንደሚያውቅ እየነገረነው አላህ وهذه ይህች مرتبه العلم የዕውቀት ደረጃ ናት እነዛሊ ይህ አይለዲ في السماء والارض በምድር በሰማያት ያለ ሁሉ من معلومات ከሱ ዕውቀት ውስጥ መሆኑ في كتاب መጽሐፉ ላይ ተጽፏል መጽሐፉ ላይ ተጽፏል ይህስ ማለት ነው አይ መክቱቡን ተጽፎ ተቀምጧል عنده الله ذل في ام الكتاب ዋናው መጽሐፍ ዘንድ ማለት ነው ታላቁ መጽሐፍ ዘንድ ተጽፎ ተቀምጧል አይ መክቱቡን ተጽፏል عنده እሱ ዘንድ ነው እሱ ዘንድ ነው ማለት ወደ ላይ ነው ያለው ማለት ነው الله فوق عرشه ولو في المحفوظ فوق السماوات ነው አይደል ያለው ወደ ላይ ነው ያለው ነው አለ መክቱቡ عنده እሱ ዘንድ ነው እሱ ዘንድ ነው ያለው في ام الكتاب وهذه مرتبه الكتابه ይህ ደግሞ ጽሁፍ የሚለውን ነገር አረጋግጠናል ከኋላ አለም ተዓለም አንአላህ ያዕለሙ ማ ፊስ ሰማዋቲ ወልአርድ ይህ ምን እናሳይ መርተበተል علم الله كل النجر عندنا يوك ان ذلك في كتاب يالو ደግሞ كل النجر መጻፉ ሁለት ነገር አገኘማ ነው ከቁርአን ያለው ዋዲ መርተበቱ ኪታባን ይሄ መጻፍ የምንለው ነው ان ذلك على الله يسير ان ذلك ليه ደግሞ على الله يسير لا الله በጣም ቀላል ነው አን ኢሃቶተ علم ጌታችን ሙሉ በሙሉ አጠቃሎ ማውቁ ዲማሲ ሰማይ ወላድ በመድር በሰማያት ያለን ሁሉ ማውቁ ወኪታበቱ መጻፉ يسيرون عليه ለሱ በጣም ቀላል ነው والشاهد من الايه الكريمه ان كقرانات انقط يمنردد يمناغنيو نقد ان فيها اثبات علم الله ذكى انقط اثبات علم الله يا الله نوقت ارغاغتنا بالاشياء لنغراتوش يالون اوقت وكتابتها كلهم من دصافو كله المحفوظ طبقوا سليدا بصوص معناتنا وهذا انجدي هنا ما تكلم منته درجه الاولى يمجمروا درجه اطفياجتو استاهون يقرانو نو معناتنا ማከስ ይከተሉ ነገር ተላምን ከግላቸው ሲከተሉ ማለት ነው።